إن الصفا والمروة من شعائر الله، فمن حج البيت أو اعتمر فلا جناح عليه أن يطوف بهما، ومن تطوع خيرا فإن الله شاكر عليم. إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعنون. إلا الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم. إن الذين كفروا وماتوا هم كفار أولئك عليهم لعنة الله والملائكة والناس أجمعين خالدين فيها لا يخفف عنهم العذاب ولا هم ينظرون. إن الصفا والمروة من شعائر الله. صفانا مروة يتبالوا كربتا وجي የአላህ ኢባዳ ከሚከናወንባቸው ታሪካዊ ቦታዎች ናቸው። እና ፈመን ሐጀል ቤተ ቤተላህን የሚጎበኝ ሰው አውያ ተመረ ወይም ደግሞ ስርዓተ ዑምራ የሚያካሄድ ለሆነ ሰው ፈላጁና አለይ በስራይ ወንጀል አይኖርም አይጠወፈ ቢሂማ በእነዚህ በሁለት ቦታዎች መካከለ በመመላለሱ ወመን ተጠዋ ኸይረን ማንኛውንም መልካም ስራ አጥርፎን አጨማምሮ የሰራ ሰው ፈኢነላህ ሻኪሩን አሊም አላህ Subhanahu Wa Ta'ala ለእንዲህ አይነቱ ሰራተኛ አመስጋኝና የሥራውንም ዓላማ የሚያጌታ በመሆኑ ተገቢውን ወረታ ይከፍለዋል ይላል። ይህ የመጣበት ምክንያቱ እነዚህ ሶፋና መርዋ የተባሉ ቦታዎች በአያም አልጃሂልያ ሁለት ጣዖቶች ነበሩበት ይባላል። ኢሳፍና ናኢላ የሚባሉ እና ሙሽሪኮቹ በዛ ቦታ ጧፍ ያደርጉ ወደ ማዶና ወደ ማዶ በደረሱ ቁጥር ጣዖቶችን ይሳለሙ ነበር። እስልምና በሚመጣና የጣዖት አምልኮትን በሚያስወግድበት ጊዜ ታዳ ፊት ታሪኩን ያቁ የነበሩት ሙስሊሞች እነዚህ ቦታዎች የጣዖት ቦታዎች ናቸው፣ በዚህ ቦታ ለምንኛ እንዘዋወራለን? ይህ የጃሂልያ ተግባር ነውና በማለት ጠሉና ለመተው አሰቡ። የግዚ አላህ Subhanahu Wa Ta'ala ቀደም ሲል ታሪኩ እንዳይዘነጋ ከግዜ በኋላ ነው ጣዖት ያስቀመጡትና እዚህ ቦታ አምልኮቱን ከጣዖት ጋር ያዛመዱት እንጂ ሶፋና መርዋ ወጥሮውንም የሳይ መነሻና መድረሻ ምልክቶች ናቸውና ጣዖቱን አስወግዳችሁ እናንተ ግን ሳይ ማረግ ትችላላችሁ፣ በዚህ ነገር ወንጀል ይከተለናል ብላችሁ በመፍራት ሳይን ሶፋና መርዋ ከመድረስ መቆጠብ የለባችሁም በማለት እንዲቀጥሉ አደረጋቸው ማለት ነው። ስለዚህ ቤተላህን እንግዲህ ለሐጅም ሆነ ለዑምራ ለመጎብኘት የመጣ ሰው በቤተላህ ጠዋት ብቻ ሳይወሰን በእነዚህ በሁለት ቦታዎች መካከለም ሰባት ጊዜ በመመላለስ ኢባዳውን ማሟላት አለበት እንጂ የጣዖት ቦታዎች ናቸው በሚል ፍራትና ስጋት ሳዩን ማቋረጥ የለባችሁም ማለት ነው። ለነገሩ በወቅቱ ዋናው ካዕባውም ዙሪያ እንደዚህ ጣዖቶች ተደርድረውበት ነበር። ያም ከመሆኑ ጋራ መጥቆፉ ስላልቀረ አሁንም የነዚህ ሁኔታ ከዛ ተለይቶ አይታይም ማለት ነው። ለማንኛውም ታዳ ሐጅም ሆነ ዑምራ ተመጀመሪያውና ተግዴታው በኋላ ጨምሮና ደራርቦ የሚሰራ ሰው አላህ Subhanahu Wa Ta'ala በሰራው ስራ አንጻር ተገቢውን ወረታ ይከፍለዋል ያመሰግነዋል ማለት ነው። إن الذين يكتمون ما أنزلنا من البينات والهدى كذبا ما قتل لكم تككل إن أوقت الله سطوة شوشها بكاء أوقت عجون لوغن عجو ما كافل تقبع عجو لقلتك انبلو يمير ابتوك الناس انقول يميسروا تنسوج لوقت النال يستنككنا. إن الذين يكتمون ما أنزلنا من البينات والهدى النزياء يوررنا عجو يهونوا من رجواتنا من مريواتنا የሚደብቁ የሆኑት ምን بعد ما بيناه للناس في الكتاب በኪታቡ ውስጥ ለሰዎች ሁሉ እንዲታወቅ ተገለጸ በኋላ እንደገና የግል ምስጢር አድርገው የኔን የጌታቸውን መመሪያ ሰዎች እንዳያገኙና እንዳይጠቀሙ የሚደባብቁት ሁላኢክ ይላኑሁም الله እንዲህ አይነቶቹ ተንኮለኞች አላህ Subhanahu Wa Ta'ala ይረግማቸዋል ከረራየው ያረቃቸዋል ወይላኑሁም اللاعنون ሌሎችም ተራጋሚዎች ሁሉ ጨምረው ይረግሟቸዋል። መላእክቶችም ሰዎችም ሌሎችም ፍጥረታቶች ጅኖችም ጭምር እንደሚረግሟቸው ነው በማለት አጠነቀቀ ማለት ነው። ይሄን ያለበት እንግዲህ ዑለማው አህል ኪታብ ይሁዶችና ነሳራዎች ማለትም ክርስቲያኖቹ ስለ ነብዩ መሐመድ መምጣትና ስለ ዓላማቸው በተውራትና በእንጂል በሰፊው ተገልጾና ተተንብዮ ይያለ በሚመጡበት ጊዜ ይሰውየ እንደሚመጣ በኪታባቸው ተገልጾ የለም ወይ ተብለው ሲጠየቁ ለመባሉ ተብሏል ግን ይመጣል ተብሎ የተነገረለት ሰውየ ይህ አይደለም ይያሉ ይደባብቁ ነበር ማለት ነው። አንዳንድ ጊዜ ድፍን አርገው ጨርሶ የተናገረው ነገር የለም ሲሉ፣ አንዳንድ ጊዜ ደግሞ የተናገረው ቢኖርም ለዚህ የሚመጥን አይደለም ይያሉ ሰዎችን ያወናብዳሉና እነዚህን አይነት እንግዲህ ተንኮለኞች ነው አላህ Subhanahu Wa Ta'ala በዚህ መልክ የዛተባቸውና ያስተነቀቃቸው ማለት ነው። ታዲያ የአላህን አማና ይሄን ዒልማቸውን በመደበቃቸውና ህዝቡ ደግሞ እነሱን የሃይማኖት መሪዎች ናቸው ብሎ ስለሚያምናቸው እነሱ ካልተቀበሉት እንግዳው ውሸት ነው ይያለ ወደ ስተት በማምራቱ በእጅጉ ተቆጣባቸውና አላህ ረገማቸው። እርሱ ብቻ ሳይሆን ሌሎችም የተራጋሚ ኃይሎች ሁሉ ጨምረው እንዲረግሟቸው አድርጓል ነው የሚለው። እና እንግዲህ ምክንያቱ እነዚህ ዑለማ አህል ኪታብ ቢሆኑ በየትኛውም ጊዜ በማንኛውም ዘመን አላህ ያሳወቀው ነውቀት ከህዝብ የሚነስግና የሚከለክል የሚደብቅ የሆነ ሰው ሁሉ ይኸው ድል የሚደርሰው መሆኑን ያሳያል ማለት ነው። በተለይ እንግዲህ የዲን እውቀት ያለው ሰው ሰዎች ለመማር ለማወቅ ፍላጎት ካላቸው ድረስ መናገር አለበት። የግል ጥቅሙ ቢነካበትና ምናልባት እሱ የማይፈልገው ነገር የሚከተለው ቢሆንም እንኳን የአላህ አማና ነውና መናገር አለ እንጂ ለግል ፍላጎትና ስሜት ብሎ የአላህን አማና ወይም መረጃ የሚደብቅ የሆነ ሰው ተራጋሚዎች ሁሉ እንደሚረግሙት ነው ይላል። አላህ በቀጥታ ረግሞታል። እሱ ከረገመው በኋላ ሌሎች ተራጋሚዎች ተጨምሩ አልተጨምሩ ምን ትርጉም አለው ሊያሰኝ ይችላል። የሁኔታውን ክብደት ለማሳየት ነው። እኔ ከረገምኩት በኋላ ሌሎችን ፍጥረታቶች ሁሉ ራሳቸው እንኳን ሳይቀሩ በተዘዋዋሪ መንገድ እንዲያወግዟቸውና እንዲረግሟቸው አደርጋለሁ ማለት ነው። ስለዚህ እንግዲህ ጠቃሚ እውቀትን የሚደብቅ ሰው አላህ የፈጠረው ፍጡር ሁሉ እንደሚረግመው ነው እሱ ራሱ እንኳን ሳይቀር ማለት ነው። ምክንያቱም ከሃዲን ተንኮለኛን ኃይንን ማንም ሰው አይወድም። ግን ሳያውቀው እሱ ራሱ ኃይን ይሆንና እሱ ራሱ ተንኮለኛ ይሆንና ተንኮለኛን ያጥፋው ይያለ ይረግማል። ሳያውቅ ግን ዙሮ እሱ ላይ ያርፋል ርግመቱ ማለት ነው። እና በዚህ መልክ እንደሚረገሙ ነው በማለት ያስጠነቅቃል። ኢለለዲነ ታቡ የሲባል ግን ቀደም ሲል በዚህ መልክ ተሳስተው እንደገና ተጸጽተው የተመለሱትንም አይጨምርም። አጥተው ሲያበቃ የተመለሱና የተጸጸቱ ካሉ ወአስለሁ ፋታቸውን ካወቁ በኋላ ያበላሹትን ያስተካከሉና ወበየኑ የደበቁትን የገለጹ ከሆኑ ፈኡላኢከ አቱቡ ዐለይሂም እንዲህ አይነቶችን ተጸጻቾችና ተመላሾች እኔም በእርቅ መለስላቸዋለሁ። ወአነ ተዋቡ ረሂም እኔ ለተመላሾች ባሮች ተቀባይና ተመላሽ ሩሩ ጌታ ነኝና ይላል ማለት ነው። እነለዚነ ከፈሩ እነዚያ ደግሞ እውነትን የደበቁና የካዱ የሆኑት ወማቱ ወሁም ኩፋሩን በዛው በክህደታቸው ላይ እንደ ጸኑ ተውባ ሳያረጉ የሞቱትም ኡላኢከ ዐለይሂም ላዕነቱላህ እንዲህ አይነቶቹም ደግሞ በተመሳሳይ መልኩ የአላህ እርግመት በእነሱ ላይ ይሰፍርባቸዋል። ወልመላኢከቲ የመላእክቶችም ወናቲ የሰዎችም አጅማኢን ባጠቃላይ ይላል። እና እንግዲህ የሰው ልጅ አቅል እስካለው ድረስ የፈጠረውን ጌታ መካድ አይገባውም አይጠበቅበትም ማለት ነው። ታዲያ ይሁን ወያለ እውነቱን ያወቁ የሚክዱና ክህደታቸውን ደግሞ በተወሰነ ደረጃ ቀልብ ሰው ወደ እውነት ሳይመለሱ በዛው ገፍተው እስከ ዘለቄታው ይሄዱ ከሆኑ አላህ ራሱ ይረግማቸዋል። መላእክቶችንና ሰዎችን ሌሎችንም ተራጋሚዎች ያስረግማቸዋል። ለምን? ኃይኖች ናቸውና አላህ ኒዓማ የተባለን ሁሉ ለግሷቸው በማመስገን ፈንታ እንደገና እሱንም ውለታውንም ተካዱ መረገም ስለሚገባቸው ተራጋሚ ሁሉ በእነሱ ላይ እርግመቱን ያወርዳል። አሁንም ራሳቸው እንኳን ሳይቀሩ ማንም ሰው በተፈጥሮ ከሃዲ የሚለውን ስም አይወደውም። ግን በሱ አስተሳሰብ የፈለገው ከሃዲ ቢሆን እኔ ጥሩ ነኝ ሌሎቹ ናቸው ከሃዲ ብሎ ስለሚተረጉም ከሃዲን ያጥፋው ይላል እሱም ራሱ። ሳያውቀው ግን ራሱን አላህ በጥበቡ እንዲረግም ያደርገዋልና በዚህ ሁሉ እርግመት ስር ወድቆ ለመጨረሻ ኪሳራ ይዳረጋል ማለት ነው። ኻሊዲነ ፊሃ እና እንዲህ አይነቶቹ ከሃዲዎች ታዲያ አላህና መላእክቶቹ ሌሎችም ሰዎችም ፍጥረታቶች ሁሉ በሚያወርዱበት እርግመት ውጤት ለዘላለም ኗሪና ዘውታሪ በሆነ ቅጣት ውስጥ ይገባሉ። ና ይخفፉ عنهم العذاب በዚህ ሳቢያ የመጣው ቅጣት ከነሱ አይቃለልላቸውም። ወላሁም ينظرون አንድ ወቅትም ደግሞ የተወሰነ ፋታ ይሰጠን ወይም ደግሞ የመግቢያው ሰዓት በሚደርስ ጊዜ ትንሽ ጊዜ አሸጋሽግልን ቢሉ ተቀባይነት አያገኙም። ወቅቱ ከደረሰ አንድ ደቂቃ ሳይሸጋሸግ ቅጣታቸውን እንደሚረከቡና ከገቡም በኋላ ያለ መቆረጥና ያለ ርፈት ዘላለም እንደሚቀጥሉበት ነው ይላል። وإلهكم إله واحد لا إله إلا هو الرحمن الرحيم إن في خلق السماوات والأرض واختلاف الليل والنهار والفلك التي تجري في البحر بما ينفع الناس وما أنزل الله من السماء من ماء فأحيا به الأرض بعد موتها وبث فيها من كل دابة وتصريف الرياح والسحاب المسخر بين السماء والأرض لآيات لقوم يعقلون ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله ولو يرى الذين ظلموا إذ يرون العذاب أن القوة لله جميعا وأن الله شديد العذاب إذ تبرأ الذين اتبعوا من الذين اتبعوا ورأوا العذاب وتقطعت بهم الأسباب وقال الذين اتبعوا لو أن لنا كرة فنتبرأ منهم كما تبرأوا منا كذلك يريهم الله أعمالهم حسرات عليهم وما هم بخارجين من النار وإلهكم إله واحد ينانت أملاكاتشو بچنيا يهونا أملاكنا وبلاتشو مالتم لتقذ اللتي يميكباو عندك واتنيا لا تكافي للو بچنيا هيلنو بلا نقراتشو لا إله إلا هو كرسو بستكر ليلا بتقواداني متعملكتنا يمتقذ اللت ليلا جيتا اندل اللعوكو الرحمن الرحيم السم دقموه لنا انت لباروكو اجيقرو روهنا بتام ازاني هنا مهونو نمشمر نقر اتشاونا اتواوك نوميلو انا انقدي الله سبحانه وتعالى ايام الجاهلية لا ينبرو تنهزوك يتلا يجوتا وسوك سلاسوكين بقنزبا اتشاو يشمتونا بجا اتشاو يكرسو ይሄም ጌታ ነው ይሄም አምላክ ነው ይያሩ በብዙ መቶ የሚቆጠሩ ጥላቶችን ይደረግሩ ስለነበረ ይሄ ሁሉ አጋ የለውም። እናንተ ልትገዙለትና ልታመልኩት የሚገባው በዛቱም ማለትም በአካሉም በባህሪውም በስሙም አቻና አቋያ ጓደኛ የሌለው ብቻኛ አንድ አላህ ብቻ ነው አምላክ ሊሆናችሁ የሚችለው። ከዛ ውጭ ያለ ሁሉ ውሸትና ከንቱ ነው። እርሱ ደግሞ ለናንተ ለባሮቹ በእጅጉ ሩሩና በጣም አዛኝ ሆነ ጌታ ነውና ማንነቱን አውቃችሁ ለሱ ታማኞቹ ናችሁ ከተገዛችሁ በዱንያም በአኺራም ለሚያስፈልገው ነገር ሁሉ ያሟላላችኋል ብለህ ንገራቸው ነው የሚለው። ይሄ በሚነገራቸው ጊዜ በጊዜው የነበሩ ታውታው ያንታዳ ሊዋጥላቸው አልቻለም። አጃለ አልአሊሃተ ኢላሃን ዋሂዳ ኢንሃ ዳረጀን ዑጃባሉ እና በብዙ መቶ የሚቆጠሩትን አማልክቶች ጨፍልቆ አንድ ያደረጋቸው አንድ ይበቃቸዋል ይለን ጀመረ። ይሄ በጣም ለሰሚው ግራ የሆነ አስገራሚ ሁኔታ ነው። አንድ ነገር መጥፎም ቢሆን ሰዎች ለብዙ ጊዜ ተለመዱት ቀኝ መስሎ ይታያቸዋልና የጌቶች መበርከት እንደ ህጋዊ አንድ ብቻ መሆን እንደ ህገወጥ ተቆጠረና አስተሳሰባቸው ራሱ ተገልብጦባቸው በጣም የሚያስገርም የማይመጣ ጉድ የለም ደሞ አንድ ጌታ ብቻ ነው ጌታችሁ ይለን ጀመርኮ ይያሉ መሳቂያና መሳለቂያ አደረጉ ማለት ነው። እና ይሄንን አያት እንግዲህ በሚሰሙ ጊዜ በጣም ገረማቸው። እንደው በተገናኙበት ቦታ ሁሉ ሰማ ወይ ሰሞኑን የተባለው የመጣው ፈሊክ አንድ ጌታ ነው ለዓለም የሚበቃው አለኮ ይያሉ ይገረሙ ነበር ማለት ነው። ይሄን በሚገረሙበት ጊዜ አላህ ቀጥሎ ማጥረጃ ሊሰጣቸው ነው። ይሄም ይገርማቸዋል ኢነ ፊ ኸልቂ ሰማዋቲ ወል አርድ ሰማያትንና ምድርን በመፍጠር ወክላፊ ሌሊ ወነሃር ሌትና ቀንን ደግሞ ፍጹም ተቃራኒ ክፍለ ጊዜዎች በማድረግ አንዱ ሲሄድ አንዱ እንዲተካ እያደረገ በማሽከርከር ወልፉልኪ ለቲ ተጅሪ ፊል ባህሪ ቢማ ينفعو الناس ሰዎችን የሚጠቅሙ የሆኑ ሸቀጦችን በመሸከም በባህር ላይ የሚሯሯጡ በሆኑት መርከቦች ወማ አንዘለ الله من السماء مما الله ደግሞ ሱብሃነሁ ወተዓላ ከወደ ሰማይ በኩል በሚያወርደው ውሃ በዝናብ ማለት ነው ፈአህያ ቢህ አርዷ እና ውሃውን ከወደ ሰማይ በኩል ካወረደ በኋላ መሬት በድርቅ ተጎዳይና ከሞተች በኋላ እንደገና ህያው በማድረጉ ባደ መውቲያ ከሞቷ ከድርቀቷ በኋላ ወበተ فيها من كل دابه እና በመሬት ላይ ደግሞ የተለያዩ ነፍሳትና እንስሳትን ፈጥሮ በማስተራጨትና በማስተማራቱ ወተስሪፍ الرياح ንፋሶችን ደግሞ ከአንድ አቅጣጫ ወደ አንድ አቅጣጫ እንዲነፍሱና እንዲተራጩ በማድረጉ ወሰሃድን ሙተኸሪ በይነ ሰማይ ወልአርድ በሰማይና በምድር መካከል ደግሞ የተገራ በሆነው የዳመና ግብስባስ ያዳመናው እንግዲህ ከተለያየ አቅጣጫ ተነስቶ በአላህ ፍቃድ ያላ እንዲመደገፊያና ማንጠልጠያ አካባቢውን ሞልቶና አስጨንቆ የሚንቀሳቀስና የሚግበሰበት በሆነው ዳመና ለአያቲን የዓለም ባለቤት አንድና ብቸኛ ቻሊና ጥበበኛ ለመሆኑ በእነዚህ አሁን በተጠቀሱት መረጃዎች በቂ የሆነ መገንዘቢያ ሊኖር ይቻላል። ሊቀውም ያቂሉን አእምሯቸውን ተጠቅመው በሚገባ ለመረዳት ለሚሞክሩና ለሚያስቡ ሰዎች በላቸው ይላል። እና እንግዲህ በእነሱ አባባል እነዛ ቁጥራቸው የተበራከተ ጣዖቶች ለችግራቸው እንደሚደርሱና እንደሚረዷቸው የሚፈልጉትን ነገር እንደሚያሟሉላቸው ያስቡ ነበር። አላህ ሱብሃነሁ ወተዓላ አሁን የተጠቀሱትን የፍጥረታት አይነቶች ሲያስገኝ እነዚህ ጣዖቶች ከጎኑ ተሰልፈው ተባብረውና እርርተዋል ወይ ብለ ጠይቃቸው ማለት ነው። ሰማይንና መሬትን እንደገና በውስጣቸው ያካተቷቸውን የፍጥረታት አይነቶች ሌትንና ቀንን መርከቦችን ባህሮችን ከወደ ሰማይ የሚወርደው ውሃ ዝናሙን እንደገና ደግሞ በመሬት ላይ ያሉ የተለያዩ ፍጥረታትና ነፍሳትን የፈጠረውና ያሰራጨው ንፋስን ከያቅጣጫው አንዱ ታንዱ አቅጣጫ ወደ ሌላው እንዲነፍስ የሚያደርገው ዳመናዎችንም ደግሞ በውሃ በዝናብ ውሃ ተጭነው ወዳና ወዲህ እንዲንቀሳቀሱና እንዲያከፋፍሉ የሚያደርጋቸው ማን ነው ብለህ ሲጠይቃቸው ይህን ሁሉ የሚያደርገው አንድ አላህ ከሆነ ብቸኛ አምላክም እርሱ ነው የሚለው ትክክለኛ አባባል ሊሆን ነው ማለት ነው። እነዚህ ሁሉ ነገሮች ግን አላህ እንደሚያደርግ ሌሎችም በተመሳሳይ መልኩ የሚያደርጉ ከሆነ የነሱስ ቢሆን አምልኮት ለምን ይነፈጋቸዋል? እሱ የሚሰራውን ሁሉ ይሰራሉ፣ እሱ የሚሰጠውን ሁሉ ይሰጣሉ ማለት ትችላላችሁ። ግን እንደሚታወቀው ከሆነ አሁን የተቆጠሩትንም ሆነ ሌሎችን የተለያዩ ጸጋዎች የሚያስገኛቸውም ሆነ የሚያስተዳድራቸው አንድ አላህ እስከሆነ ድረስ በአምልኮትም እርሱኑ ብቸኛ ማድረግ አለባችሁ እንጂ እሱ ሁሉን ነገር እየፈጠረና እየመገበ እንደገና ምንም የማይፈይዱና የማይሰሙ የማይለሙት ነገሮች ከሱ ጋራ ተሰልፈው የአምልኮት መብት መቀራመት አይገባቸውም። ይህንንም እንግዲህ አቅሉን አእምሮውን ተጠቅሞ ለመረዳት ለሚሻ ሰው ሁሉ ግልጽ የሆነ የማያሻማ ማስረጃ ነው ብለህ ንገራቸው ይላል ማለት ነው። ወሚን الناس እና ቁም ነገሩ ይሁን ወያለ ከሰዎች መካከል ታዳ من يتخذ من دون الله اندادا ይህን ሁሉ መረጃ ወደ ጎን በመተው ከአላህ ሌላ የአላህ የአምልኮ ተካፋይ አጋር አድርጎ የሚመድብ አለ? ሌሎችን የማይረቡትን ነገሮች ማለት ነው። የተለያዩ እንግዲህ ህይወት ያላቸውንም ሆነ የሌላቸውን ጣዖቶች እንዳላህ ይረዱናልና ይጠቅሙናል በማለት የአላህ አጋር አድርገው በአምልኮት የሚያካፍሏቸው አሉ። ይሁቡነውም ደግሞ የሚገርመው በተለምዶ ብቻ ሳይሆን ከልባቸው ልክ ጌታ እንደሚወደድና እንደሚከበር እነዛን ሰው ሰራሽ ጣዖቶች ይወዷቸዋል። ከሁቢላህ አላህን እንደ መውደድ አይነት ነው የሚለው። እና እዚህ ላይ ካፊሮች ለመሆኑ ወይም ሙሽሪኮች አላህን ይወዳሉ እንደ የሚል ጥያቄ ያስነሳል። አዎን በመሰረቱ ይወዳሉ፣ ፈጣሪ አምላካችን እያሉ ያመቋሻሉ። ግን ውዴታው ለሱ ብቻ የተወሰነ ሳይሆን ለሌሎችም ጣዖቶች ተጨምሮ መሰጠቱ ነው ያስቀየመው ማለት ነው። አላህን እንደሚወዱና እንደሚያከብሩ ጣዖቶችንም እንዲሁ ገና በተመሳሳይ መልኩ ይወዷቸዋል ይላል። ይሁን እንጂ ወለዲና አመኑ እነዚያ አማኝ የሆኑት አስሐቡ መሐመድ አለይሂ ሰላቱ ወሰለም አሸዱ ሁብበን ሊላህ አላህን ከመውደድ አኳያ በጣም የበረቱና የጠነከሩ ናቸው። ምክንያቱም እነሱ ብቸኛ አምላካችን እርሱ ነው ስለሚሉ ፍቅራቸውንም ለእርሱ ብቻ ነው የሚሸሩት ማለት ነው። ወለው የረለዲና ዘለሙ እነዚያ ራሳቸውን በሽርክ ወይ በማጋራት የበደሉ የሆኑት ወገኖች ቢያው ኑሮ ይዲያሩና ለአዛብ የተዘጋጀላቸውን ቅጣት በሚያውበት ለት አንል ቁወተ ሊላሂ ጀሚዓ ኃይል የተባለ ሁሉ በጥቅሉ ያአላህ ብቻ መሆኑን ዛሬውኑ ቢያውና ቢረዱ ኑሮ ለመተኸዱ ሚን ዱንሂ አንዳዳ ከሱ በስተቀር ሌላ አጋሮች ባልያዙ ነበር። ዳሩ ግን ይህን ባለማወቃቸው የማይረቡ የሆኑትን ጣዖቶች ይደረድራሉ እንጂ ማለት ነው። ወአንላህ ሸዲዱል አዛብ አላህም ደግሞ ሱብሃነሁ ወተዓላ በዚህ አድራጎታቸው ቅጣቱ በጣም የበረታና የጠነከረ መሆኑን ቢያውቁ ኑሮ እንዲህ አይነቱ ጥፋት ውስጥ በቀላሉ ባልተዘፈቁ ነበር ይላል። ኢተበራ አለዚነ ቱቢኡ ሚነለዚነ ተበዑ። በተጨማሪም ደግሞ እነዚያ የሰው መሪና አስከታይ የሆኑት ወገኖች በሚጠሩበት ጊዜ ከማን ከሚከተሏቸው ህዝቦች ማለት ነው። ማለትም የሃይማኖት መሪና አተባባሪ የተባሉት አለቃዎች ሲከተሏቸው የነበሩትን ህዝቦች እኛ አናውቃቸውም ብለው በሚከዷቸውና የነሱ መሪዎች እንዳልነበሩ በሚናገሩበት ጊዜ ወራ ወራዳ ሁላቸውም ደግሞ የተዘጋጀላቸውን ቅጣት በግሃር ተከፍቶ በሚያውበት ጊዜ ወተቀጧት ቢሙል አስባብ እንደገና በመካከላቸው ያለው የውሸት ግንኙነታቸውና ፍቅር መከባበራቸው በሚቆራረጥና ደብዛው በሚጠፋበት ጊዜ ወቃለ الذين اتبعوا ቀደም ሲል በዱንያ ያሉ አለቆችን ሲከተሉ የነበሩ ህዝቦች ደግሞ ያሉ ጊዜ لو ان لنا كره ለኛ ወደ ዱንያ ዓለም መመለስ በተፈቀደልን ኑሮ فنتبرأ منهم ከነዚህ ከወስላታ መሪዎቻችን ነፃ መሆናችንን እናረጋግጥ ነበር። እኛ ትክክለኛ አመራር ሰጥተውናል መስሎን እንደዚህ አጥፍተውናል ማለት ነው። እና አሁን ወደ ዱንያ ብንመለስ ኑሮ ደግሞ እነሱን አለቃ አድርገን አንይዝም ነበር ብለው ሲመኙ ከማ ተበረኡ ሚና ዛሬ እነሱ እኛን አናውቃቸውም ብለው እንደካዱንና እንደጠሩ ሁሉ መመለስ ይፈቀድልን ኑሮ እንደወጥረው እነሱን አናከብራቸውም እና እንከተላቸውም ነበር ብለው በሚመኙበት ጊዜ የሚያጋጥመውን ሁኔታ ቢያውቁ ኑሮ ዛሬ ከወዲሁ ይከዷቸውና ይተዋቸው ነበር ይላል። ዳሩ ግን ጊዜው ካለፈ በኋላ ሆነ የነቁት። كذلك يريهم الله اعمالهم حسرات عليهم እና በዛ ወቅት እንግዲህ መሪዎቻቸው በውሸት ያወናብዱና ያታልሏቸው እንደነበረ እንደተረዱ ሁሉ በአጠቃላይ እንግዲህ በተሳሳተ አስተሳሰብ ሲደክሙበትና ሲሰሩት የነበረው ነገር ሁሉ ከንቱና ኪሳራ ሆኖ ያገኙታል። የሥራው ጥታቸው ባዶ መሆኑን ያሳውቃቸዋል ማለት ነው። ወማሁም ቢኻሪጂነ ሚነ النار እና ሁላቸው መሪዎቹም ተማሪዎችም ተያይዘው አንድ ጊዜ ጀሃነም አዘቅት ተወረዱ በኋላ ከዛ የሚወጡበትም ሁኔታ እንደማይኖር ነው። አንድ ጊዜ በኩፍርና በሽርክ ተወንጅሎ ሽርክ ጀሃነም ውስጥ የገባ ሰው ለተወሰነ ጊዜ ተቀጥቶ የሚወጣና የሚድንም አይሆንም እስከ ዘላለም በዛው የማቀቀ ይከተላል እንጂ ማለት ነው። يا ايها الناس كلوا مما في الارض حلالا طيبا ولا تتبعوا خطوات الشيطان انه لكم عدو مبين انما يأمركم بالسوء والفحشاء وان تقولوا على الله ما لا تعلمون واذا قيل لهم اتبعوا ما انزل الله قالوا بل نتبع ما الفينا عليه اباءنا اولو كان اباؤهم لا يعقلون شيئا ولا يهتدون ومثل الذين كفروا كمثل الذي ينعق بما لا يسمع إلا دعاء ونداء صم بكم عمي فهم لا يعقلون يا أيها الناس كلوا مما في الأرض حلالا طيبا إن أنت سويت شوئيلا لله سبحانه وتعالى لسول جوش باتك عليه تريبا ماكرب إن أفزدش بمدراتشو لاي كفتر كلاتشو إنها كاسكين يهولاتشو سيساي يتفكر إنها تأفاك سيوان بلوتا مقبو إلان እንግዲህ በዚህ በመድር ላይ የተፈጠረው ነገር ሁሉ በቀጣም ሆነ በተዛዋሪ ለሰው ልጆች መጠቀሚያና መገልገያ ተብሎ ነውና የተፈጠረው በየፈጠርኩላችሁን ሲሳይ ብሉ ወላ ተተቢዑ ኹጥዋት ሸይጣን ይሄንን ጸጋ በመጠቀሙበት ጊዜ ታዲያ የሰይጣን እርምጃዎች መከተል የለባችሁም። በኔ በጌታችሁ መመሪያ እየተመራችሁ ነው እንጂ በጥላታችሁ በሰይጣን መመሪያ እንዳትተከሙ ይላል። ኢነሁ ለኩም አዱው ሙቢን ሰይጣን ለእናንተ ግልጽ የሆነ ጥላት ነውና ምንጊዜም ጥፋታችሁን እንጂ ልማታችሁን ስለማይሻላችሁ የሱን ፈለክ ከመከተል ተጠንቀቁና ምግቤን ብሉ ይላል። እንግዲህ ማለት ምንድነው? በሌላው አያት ከለከለኩም ማትላርት ጀሚያ እንዳለው በመድር ላይ ያለን ነገር ሁሉ ለሰው ልጆች መጠቀሚያ ብሎ ነው የፈጠረው። ግን ለፈተና አንዳንድ ከነዛ ከተፈጠሩ ጸጋዎች መካከል حرام ሆነው በተለያየ ምክንያት የተከለከሉ አሉ የተወሰኑት ማለት ነው። እነዚያን አላህ የከለከላቸው ነገሮች እየተከለከላቸው ከዛ የተረፈውን አብዛኛው ሐላል እና ጣፋጭ ነውና እሱን መብላት ትችላላችሁ። ታዲያ እዚህ ላይ ሰይጣን ጣልቃ ይገባና እኔ የከለከልኩትን በመፍቀድ እኔ የፈቀድኩትን በመከልከል ያወናብዳችሁ ከመወከረ ጠንቀቅ ማለት አለባችሁ ማለት ነው። እና በምድር ላይ ያለውን የፈጠረው ለሰዎች መጠቀሚያ ነው። ታዲያ አንድ ጊዜ ለኛ ብሎ ከፈጠረ በኋላ ሐላል ሐራም ምን አመጣው? ሁሉንም ዝም ብሎ መጠቀም ነው እንጂ በማለት አጅሬ እንዳያወናብዳችሁ። እርግጥ በመሰረቱ ሁሉንም ነገር ለናንተ በፈጠረውም በተለያየ ምክንያት የከለከልኳቸው ስላሉ እነዚያን በክልክልነታቸው አውቃችሁ ራቋቸው እንጂ ሰይጣን ቢያበረታታችሁ ሁነት መስሏችሁ እንዲያትሳሳቱና ለጥፋት እንዲያትጋለጡ ማለት ነው። انما يأمركم بالسوء والفحشاء يهتراتاچو شيطان من غزيام بمطفو سرا اندغنا بطياف درگيت نو يمياذاچو معناتنو بغلم ونا بول كل غزي لسنينا لتملكاچو يميسكتتنا يمياسافر يهونن بلغنا انديتكونو نو يميغفافاچونا يمياذاچو وان تقولوا على الله ما لا تعلمون فالله لا يدغمو يماطاقوتن نغر انديتناغروم يغفافاچوال معناتنو ማለት ስለዲን ታጣውቁ ሳትማሩ በግምት ዝም ብላችሁ አላህ የፈቀደውን ነገር ከልክሎታል የከለከለውን ፈቅዶታል ይያላችሁ እንድትዘላብዱ ነው እሱ የሚያበረታታችሁና ይሄንን ተጠንቀቁ ይላል። እና ቢሱ ማለት ጥቅቅን የሆኑ ወንጀሎችና ጥፋቶች በግል አንድ ሰው የሚሰራቸው ማለት ነው። ወልፈሻ ማለት ደግሞ ጉሉ ጉሉ የሆኑ ወንጀሎች እንደ ዝሙት እንደ ሌብነት እንደ ሽርክ ያሉትንም ጭምር እንድትሰሩ ያዛችኋልና ከዛም አልፋችሁ ለምን መጥፎ ሰራችሁ በመትባሉበት ጊዜ ደግሞ የምን መጥፎ ነው ሐላል ሐራም ይባል ነገር አያስፈልግም ሰው የፈለገውንና ደስ ያለውን መስራት ይችላል ይያላችሁ በአላህ ዲን ጣልቃ በመግባት አላህ የማይወደውንና የማይፈቅደውን እንድትሰሩና እንድትናገሩ ነውና አጅሬ የሚወተውታችሁ ይሄን ወቁና ተጠንቀቁ ይላል። ወኢዛ ቂለ ለሁም ተቢዑ እነዚህ የሰይጣን ሰለባ የሆኑት ወገኖች ተከተሉ ሲባሉ ማ አንዘለላህ አላህ ያወረደላችሁን መመሪያ ተከተሉና በጌታችሁ መመሪያ ህይወታችሁን ምሩ ተብለው በሚነገሩና በሚጠየቁበት ጊዜ قالوا بل نتبع ما الفينا اليه اباءنا እናንተ እንደምትሉን አላህ ያወረደውን መመሪያ ብቻ አይደለም የምንቀበለው አባቶቻችን ይዘውት የቆዩትንም ልማዳቸውን እንከተላለን እንደውም ይሄ በአላህ በኩል መጣ የሚባለው አያስፈልግም ከአባቶቻችን የወረስነውን ልማድና ባህል ብቻ ነው የምንከተለው እሱ ይበቃናል የሚሉ አሉ ይላል። አውለው ካነ አባኡም ላይ አቂሉነ ሸይአን ወላ የተዱን ታዲያ የአባቶቻችንን ልማድና አካሄድ እንከተላለን የሚሉ ሰዎች አባቶቻቸው ስለ ዲን ምንም የማያውቁ ደንቆሮዎች ቢሆኑ ወደ ትክክለኛው እምነትና አመለካከት ሊመሩ የማይችሉም ቢሆኑ እንዶ ዝም ብለው በውር በድንብሩ ያባቴ መንገድ ይያሉ ገደል ሊገቡ ነው ማለት ነው ይላል። ይሄ መሆን የለበትም። እርግጥ ነው ትክክለኛ አባት ያለው ሰው ለምሳሌ አባቱ ነብይ የሆነ ወይም አላህ አሊም ሆኖ ዲኑን በሚገባ የሚያቀና ጌታውን የሚፈራ አባት ያለው ሰው ያባቴን ፈለግ ከተላለው ቢል ያምርበታል። ዝሮ ዝሮ ያአላህ ፍቃድ ነውና የሚሆነው ማለት ነው። ግን ማንኛውም ማህይምና ደንቆሮ ካፊር የሆነው አባቱ በጭፍን ዝም ብሎ ገደል የገባ እንደሆነ አባት ያገኘውት ነው ይያለ ልጁ ደግሞ በዛው መከተል አለበት ማለት ነው። የሰዎች አመለካከት ሊሆን አይገባምና እስቲ ልብ በሉ በላቸው ማለት ነው። ወመተሉ الذين كفروا እንዲህ አይነቶቹን ከሃዲዎች ለማስተማርና ወደ ትክክለኛው መስመር ለመመለስ የሚጥርና የሚሞክር የሆነ መሪና አስተማሪ ከመተል الذين ينعقوا بما لا يسمعوا الا دعاء ونداء ጩኸትንና ጥሪን የማይሰማ በሆነ እንስሳ ላይ ድምጹን ከፍ አድርጎ እንደሚጮኸው እረኛ ነው ማለት ይቻላል ይላል። እንግዲህ ልግመኛ የሆነውን ከሃዲ ወደ ዲን አመጣለሁ ብሎ የሚሞክር መሪና አስተማሪ ነብይም ቢሆን ከዛ በታይ ምሳሌው ምን ይመስላል ብትሉኝ፣ አንድ ሰው እንስሳዎችን በሚያስተማራበት ጊዜ እንስሳዎቹ ወደማይፈልገው አቅጣጫ ሲሄዱ ይጮህባቸዋል ኑ ተመለሱ ይላል። በሚጮህባቸው ጊዜ እነሱ ምን አይነት መልእክት እንደሚያስተላልፍ በዝርዝር አያውቁትም። ግን ድምጹ የሚጮህ የሚያባርክ መሆኑ ያውቃሉ። እንደገና ደግሞ በእነሱ ላይ እንደሚጮህም ይገምታሉ። የዛ አይነት ነው እንግዲህ የነሱ ስሜት ማለት ነው። አሁንም ካፊር አንድ ጊዜ አምሮውን ተዘጋ በኋላ ወደ ዲን በሚጠራበት ጊዜ ያ ነብዩ ወይም የነብዩ ተከታይ የሆነው ተጣሪ ድምጹን የሚጮህ መሆኑን እንደገና ደግሞ በእነሱ ላይ አንድ መልእክት ሊያስተላልፍ እየሞከረ መሆኑን እንኳን ቢገምቱ በዝርዝር መልእክቱን ተለቅ ብለው ሊረዱት አይችሉም። ምክንያቱም አምሯቸውን አደንዝዘው ፈዘዋልና ነው የሚለው። ኢንሁም ኢላ ከልአንዓም እንዳለው በሌላው ቦታ እነዚህ ካህዲዎች በሁለት እግር ቆመው ሲሄዱ ሰው ይመጥራል እንጂ ባስተሳሰባቸው ልክ እንደ እንስሶች ናቸው። እንዳውም ከእንስሳም የባሱ ናቸው ማለት ይቻላል ይላል። ምክንያቱም እንስሳ ወዳጁን ባለቤቱንና ጥላቱን ያውቃልና ማለት ነው። እነዚህ ግን መሪ አጠማሪያቸውን ከዛም በላይ ፈጣሪ ጌታቸውን የካዱ በመሆናቸው ከእንስሳ የባሱ ከንቶች ናቸው ማለት ነው። ስለዚህ ሱሙን እንዲህ አይነቶቹ ሰዎች እንግዲህ ጆሮአቸው የተዘጋ ደንቆሮዎች ናቸው ማለትም የዛይሩ ጆሮ ሳይሆን የሄሌና ጆሮአቸው ተዘግቶባቸዋል ማለት ነው። ቡክሙን እንደገና ደግሞ ዱዳዎች ናቸው። አንደበታቸው እውነትን ሊናገር አይወዱምና አይፈቅዱም ማለት ነው። ኦሚዮን አይኖቻቸውም የታወሩ ናቸው። የዛይር አይናቸው ሳይሆን ያው የሄሌና አይናቸው አቅን ከመመልከት ተጋርዶባቸዋል። እና ላታመል አብሷር ወላኪን ታመል ቁሉብ ለቲ ፍስቱር እንዳለው በሌላ ቦታ የዛይር አይናቸው ቢንከባለልም በልቦናቸው ውስጥ ያለው መመልከቻና መመዘኛ መሳሪያቸው ተበላሽቶባቸዋል ነው የሚለው። ፈውም ላይ አቂሩን ስለዚህ እውነትንና ቁም ነገርን ሊረዱ አይችሉም እንዲህ አይነቶቹ ካህዲዎች ይላል። يا ايها الذين امنوا كلوا من طيبات ما رزقناكم واشكروا لله ان كنتم اياه تعبدون انما حرم عليكم الميتة والدم ولحم الخنزير وما اهل به لغير الله فمن اضطر غير باغ ولا عاد فلا اثم عليه ان الله غفور رحيم يا ايها الذين امنوا ان انت بني بجتاچونا بفقاديه يامناچو يوناچو وغنوي ኩሉ ሚን ጠይባቲ ማ ረዘቅናኩም እኛ ከለገስናችሁ ጣፋጭ ምግቦች ተመገቡ ወሽኩሩ ሊላ እና ይሄን የመሰለ ጸጋ ላዘጋጀና ለሰጣችሁም ጌታ ምስጋና መልሱ ኢንኩንቱም ይያው ታብዱን እሱን ብቻ የምትገዙና የምታመልኩ ከሆናችሁ ሙሽሪኮቹ ግን እኔ እየመገብኳቸው ሌሎችን ምንም የማይፈይዱትን ነገሮች እያመሰገኑ ነውና እናንተ አማኞቹ ግን ከነሱ በመለየት የጸጋ ባለቤቱ የሆነውን አላህ ብቻ አመስግኑ ይላል። እና እንግዲህ ኢባዳ የሚባለው ነገር መስገድ መጾም መጸለይ ብቻ ሳይሆን በአጠቃላይ ፈጣሪውንና መጋቢውን አውቆ በስሜት ደረጃ እንኳን ቢሆን ለአላህ ነው እንጂ ምስጋናንና አምልኮትን መስጠት እሱ በፈጠረውና በረዘቀው ነገር ሌላ የሚመሰገንና የሚከበር ከሆነ ሽርክ እንደተሰራ ይቆጠራል ማለት ነው። انما حرم عليكم الميتة አላህ ከፈጠራቸው መካከል አንዳንድ ነገሮችን ከልክሏቸዋል ሲባል እነዛ ነገሮች በዝርዝርና በግልጽ ለማወቅ ከፈለጋችሁ እንደሚከተለው ነው። ከተከለከሉት መካከል አንዱ በክት ነው። እናንተ ሳታርዱት በተለያየ ህመም ወይም በአደጋ ምክንያት የሞተን እንስሳ እንዳትበሉ ከልክሏቸዋል። እሱም እንግዲህ ለእናንተ ጎጅ መሆኑን ስለሚያቀናው ማለት ነው። አንደኛ ደሙ ሳይፈስ የሞተ እንስሳ ደሙ በመላው ሰውነቱ እንደተሰራጨ ስጋው ጋር በሚቆይበት ጊዜ ወዳውን ወደ መርዝነት ስለሚለወጥ ጤንነትን ይመርዛል ማለት ነው። በሁለተኛ ደረጃ ደግሞ አንድ ሰው እንስሳውን መንከባከብ አለበት። ጉዳት እንዳይደርስበት ከታመመም ማሳከም መርዳት ማይድን ሆኖ ካየም ደግሞ በወቅቱ ማረድ ሲገባው እንዲሁ በግድ የለሽነት እንስሳው ስቃይ መከራውን አይቶ እስከሚሞት ድረስ ዝም ካለው ተክሲራቱ ጓልና ሐቁን ስላጓደለ እንደገና ንብረቴ ነው ብሎ መጠቀም የለበትም የሱን ሐቅ ስላላሟላ እንዲያትበላከልክል ያለው በማለት እንደ መቀጫ ነው ይባላል። ሌላም እኛ ማናቀው ምስጢር ሊኖር ይችላል። ወደመ እንደገና ደግሞ በሚንሰሳው በሚታረድበት ጊዜ ከታራጁ ፏብሎ በኃይል የሚወጣው እንደምን ነው የከለከላችሁ? የነን በጃይልያ ጊዜ በቃ ተቀብለው አርግተው ዱለት ጋራ ይበሉት ስለነበረ ደም ደግሞ በሽታ መሆኑ ስለታወቀ እሱንም እንዳትበሉ ከልክሏል ይላል። ወለህመ الخنزير እንደገና ደግሞ ከአንሰሳት መካከል አሳማ ወይም ከርከሮ የተባለውን እንሰሳ ስጋ እንዳትበሉ ነው የከለከለው። እሱ ደግሞ ጮማ የሚያጠቃው እንደገና ደግሞ ለተለያዩ በሽታዎች መነሻ መሆኑ ስለታወቀ እሱን እንዳትበሉ ለእናንተ ጎጅ ነውና በማለት በጤንነት በኩል ጠንቅ ስለሚያስከትል ከለከለ ማለት ነው። ወማ ኡሂለ ቢሂ ሊገይሪላህ እንደገና ደግሞ ከአላህ ሌላ ላሉ አማልክቶች የነሱ ስም ተጠርቶ የሚታረዱ የሆነ እንደሆነ በዛ መልኩ የታረደውንም እንዳትበሉ። ይሄ ባንድ በኩል ከአላህ ሌላ ያለ ስም ተጠርቶ ወይም ከአላህ ሌላ ላለ ከታረደ ወንጀል የተፈጸመበት ነው ማለት ነው። የሚታረዱ እንስሳዎች በፈጣሪ ጌታቸው ስም መታረድ ሲገባቸው እንደገና ሌላ ለባዕዲያን ተብለው ከታረዱ ባንድ በኩል በክት ናቸው የአላህ ስም ስላልተነሳባቸው፣ በሌላ በኩል ደግሞ ወንጀል ተፈጽሞባቸዋልና ወንጀል ጋር ተያይዞ የተዘጋጀን ምግብ መብላት የለባችሁም ማለት ነው። ይኸውም ታዲያ አሁን የተጠቀሱት ነገሮች እንዲያትመገቧቸው የተከለከለው በምቾትና አማራጭ ባለበት ጊዜ ነው። አልበለዚያ ፈመን ይጡር ገይረ ባግን ወላ አዲን፣ በችግር እነዚህን ምግቦች ለመብላት የተገደደ ሰው እኔ በረሃማ ቦታ ስንቅ የሚላስ የሚቀመስ ስለሌለበት ቦታ ደርሶ ግን የሄደበት ዓላማ ለህገወጥ ተግባር ወይም ለወንጀል ብሎ ሳይሆን ለኸይር ነገር ሂዶ ድንገት ስንቅ አልቆበት ችግር ይህን ነገር እንዲበላ ያስገደደው እንደሆነ፣ ሲበላም ደግሞ ራቡን ለመከላከልና ከሞት ለመዳን እንጂ ለመደሰትና ከልክ በላይ ለመጥገብ አስቦ ሳይሆን በችግሩ መጠን የበላ እንደሆነ ፈላይት ማለይ፣ በዚህ መልክ የበላው ሰውዬ በመመገቡ ምንም አይነት ወንጀል አይኖርበትም። ኢንላላህ ገፉሩ ረሂም፣ ለእንዲህ አይነቶቹ ተመጋቢዎች አላህ ምሕረት ሰጭና ሩሩ ነውና በችግር ጊዜ እነዚህንም አማራጭ ታጣችሁ ልትበሉ ይፈቀድላችኋል ይላል። إن الذين يكتمون ما أنزل الله من الكتاب ويشترون به ثمنا قليلا أولئك ما يأكلون في بطونهم إلا النار ولا يكلمهم الله يوم القيامة ولا يزكيهم ولهم عذاب أليم أولئك الذين اشتروا الضلالة بالهدى والعذاب بالمغفرة فما أصبرهم على النار ذلك بأن الله نزل الكتاب بالحق وإن الذين اختلفوا في الكتاب لفي شقاق بعيد إن الذين يكتمون ما أنزل الله من الكتاب النزياء الله سبحانه وتعالى لسول جوش من مريانا متدادريا يهونو زند أكتبو يهون رداتشون كتاب وچ يمدبكو يهونو يهيمانو تمري وچ لان يهو يهودانا ينصارا مري وچ كادرقو تندنبرو الله سبحانه وتعالى لسول جوش من مريابلو يهون ردون توراتنا انجلن يسرزنا يدلزو عندان دقزين داو بوستاتشو يتنقرو النقر እንዲያል ተነገረ ሸምጥተው እየካዱና እየደበቁ የሚገኙ መሪዎች ወይስተሩ ነብይ ተመነን ቀሊላ እና በዛ በሚደብቁት አንቀጽ ትንሽ የሆነ ዋጋ የሚለውጡ ማለት ያው ለነሱ ሀዲያ ማገኛ ያደረጉት ማለት ነው። ለምሳሌ ነብያችን አለይሂ ሰላቱ ወሰለም በመዲና ከተማ ስራቸውን በሚያራምዱበት ጊዜ በአካባቢ ያሉ የይሁዳ ሃይማኖት መሪዎች ቀሳውስቶች እሳቸው ከመምጣታቸው በፊት በሀገሪቱ ላይ ተከባሪነት ስለነበራቸው የሃይማኖት መሪ እየተባሉ ሀዲያ መዘየሪያ ይሰጡ ነበርና ያችን ነገር ላለማጣት ብለው ይመጣል ተብሎ የተነገረለት ሰውዬ ይህ አይደለም ገና ሌላ ነው ይመጣል ጠብቁ እያሉ ያምታቱና ያወናብዱ ነበር። ታዲያ አላህ ሱብሃነሁ ወተዓላ ያወረደውን መመሪያ እንደዚህ የሚደብቁና ለግል ጥቅም የሚለውጡ የሆኑት ወስላቶች ኡላኢከ ማ ያኩሉነ ፊ ቡቱኒሂም ኢላ ናር፣ እንዲህ አይነቶቹ ሰዎች በሆዳቸው ውስጥ የሚበሉት ነገር የለም እሳት ቢሆን እንጂ። አሁን በሀዲያ መልክ የሚያገኙት ጥቅም ልክ እሳቱን እንደበሉ ይቆጠር፣ ምክንያቱም ወደፊት ያው ለእሳት ነውና የሚዳርጋቸው ማለት ነው። ወላ ይከልሙሁም الله يوم القيامة እንዲህ አይነቶቹን ወስላታዎችና ከዳተኞች ታዳ በለተተንሳኤ አላህ Subhanahu Wa Ta'ala የሚያስደስት ነገር አይናገራቸውም። እነሱ እንግዲህ በእነሱ አስተሳሰብ ንጹሃንና ጻድቃን ነን ጌታ ይወደናል ይሉ ነበር። እንኳን ሊወዳቸው የውመል ቂያማ በሚሆን ጊዜ ዘወር ብሎ ያናግራቸውም ከቁጣው ብዛት ማለት ወላ ይዘኪም፣ ከዚህ ከጥፋታቸውና ከአድራጎታቸው ወንጀልና ኩነኔም አያጸዳቸውምና በይቅርታ ያልፋቸውም። ወለሁም አዛቡን አሊም፣ ለነሱም እጅግ አሳማሚ የሆነ ቅጣት ይጠብቃቸዋል ይላል። እና እንግዲህ መጀመሪያ ይህ አያት ለመምጣት ምክንያት የሆኑት አለል ኪታቦች ማለትም ይሁዶችና ክርስቲያኖቹ ቢሆኑም በተመሳሳይ መልኩ አላህ በአጠቃላይ ነው የገለጸው። يكتمون ما انزل الله ነው የሚለው አላህ ያወረደውን ሃይማኖታዊ መመሪያ የሚደብቁ በየትኛውም ጊዜ በማንኛውም ዘመን የትኛውም ህዝብ ይሁን አላህ ያወረደውን መመሪያ የደበቀ ይሄ ነው ውጤቱ ማለት ነው። ስለዚህ ለይሁዶች ነውና እንደዚህ የተባለው እኛን አይመለከተንም ማለት አይችልም። ተውራትንና ኢንጂልን የደበቀ ሰው እንደዚህ አይነት ወቀሳ ከወረደበት ቁርአንን የደበቀውማ የባሰ ነው የዓለም መልእክት ነውና ማለት ነው። እና ስለዚህ እንግዲህ የሃይማኖት ውቀት የተሰጡ ሰዎች የአላህ አማና የተሸከሙ መሆናቸውን አውቀው ማንንም ምንንም ሳይፈሩ አቅማቸው በፈቀደ መጠን ሰውን መንገርና ማስተማር አለባቸው። አምር ቢል ማዕሩፍ ነሂ አኒል ሙንከር፣ በኸይር ማዘዝ ከመጥፎ መከልከል አለባቸው እንጂ አላህ ውቀት ሰጥቷቸው ሲያበቃ በግዴለሽነት ወይም የግል ጥቅማቸውን በማስከበር መልክ እንዲሁ ዝም ብለው እውነቱን መደባበቅ አይጠበቅባቸውም። ይህን ካደረጉ ግን يوم القيامة الله سبحانه وتعالى لنسو ملكام نجر أي ناجرم عندنا دقمو أي كفو يكفا كتاعت اندم يادر سباتشونا كونجلاتشون بيكتا اندم بألفاتشونا ويمي الرقاكتو كون قدمم بتمساسيو ألف نبر أونم دمو دقمو مالتنو أولئك الذين اشتروا الضلالة بالهدى النزي الله سبحانه وتعالى هيمانو تويو كستواتشونا أدرات روباتشو تيابكا لكن لنا للتاوي تكم يمشتنا يميلوتو يهانود النزي النسو كان أولنا تككلن يون من قدي بستتو يلووتنا يتفكنا اتشويلا نقدي كان أولنا تككلن يون من قد الله باورد الله اتشو من مريا هزبون ممراتون ويالا النسو كن بقل سمنا تكم لووتوتنا وندزي هميوتا اللتو يالو والعذاب بالمغفرة بمهرت فانتا دمو እንደገና ከታተን የለወጡ ናቸው ጽድቅ በማግኘት ፈንታ ያ አላህን አደረ ተወጣው እነሱ ግን ለግላዊና ለለታዊ ጥቅም በመወሳለታቸው ለጀሃነም የተጋለጡ ናቸው ማለት ነው ከማስበረው ማለት النار እና እንደ አይነቶቹን ሰዎች ለመሆኑ በጀሃነም ሰዓት ላይ ምን ታጋሾች አደረጋቸውና እንዲህ ደፈሯት ጀሃነም ማለት ነው ذلك ሊሊዮን የቻለበት بأن الله نزل الكتاب بالحق الله كتابን በትክክል አውርዷል وان الذين اختلفوا في الكتاب نزع دغمو بكتابو يمتشقاقو يهونوت يغل تقما استاداجوج لفي شقاقين بعيد او قطفوج بمواناچو كاونت يراقا بهونه چقچقو تزفقوالنا بذي مغنيات تقطتو نو لندي حينت قطات يدغتاچو نو ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين والكتاب والنبيين وآتى المال على حبه ذوي القربى واليتامى والمساكين وابن السبيل والسائلين وفي الرقاب أقام الصلاة وآتى الزكاة والموفون بعهدهم إذا عاهدوا والصابرين في البأساء والضراء وحين البأس أولئك الذين صدقوا وأولئك هم المتقون ليس البر أن تولوا وجوهكم قبل المشرق والمغرب መልካም ስራ ወይም በጎ አድራጎት ማለት ፍትወቻችሁን ወደ ምስራቅ ወይም ወደ ምዕራብ ማዟዟር ብቻ እንዳይመስላችሁ ባላችሁ ይላል። እንግዲህ አለል ኪታቦች የቂብላን ጉዳይ ከሚገባው በላይ ትኩረት በመስጠት ወደ ነሱ ቂብላ ዙሮ ያልተገደ ዋጋቢስ እንደሆነ ደጋግመውና ጠንክረው ይናገሩ ስለነበረ ሌላውን ሁሉ ኸይራት ወደ ጎን ተታችሁ ፊታችሁን ወደ ምስራቅ ወይም ወደ ምዕራብ ማዞር ማለትም ወደ አንድ አቅጣጫ ዙሮ መስገድ ብቻ እንደ ትልቅ ነገር አድርጋችሁ ለምን በሱ